الله عنه أن الرسول صلى الله عليه وسلم قال: إن الله تجاوز لي من أمتي الخطأ والنسيان وما استكره عليه. حديث حسن رواه ابن ماجه. الحديث 40 عن أبي عمر رضي الله عنه قال: أخذ رسول الله صلى الله عليه وسلم بمنكبي وقال: كن في الدين كأنك غريب أو عابر سبيل. وكان ابن عمر رضي الله عنه يقول: إذا أمسيت فلا تنتظر الصباح، وإذا أصبحت فلا تنتظر المساء، وخذ من صحتك لمرضك ومن حياتك لموتك. رواه البخاري. مايك فري. ما شاء الله ما شاء الله أيمن، الله يبارك فيها، الله يسعدك بها، بركة الناتية ومكرات فرقاء نتيجك الرهب ووزن. ماشي كتابات شنو كتابتلو كفتون ሌሎቻችሁ ደግሞ አዳምጡ። ዛሬ የመጨረሻችን ይሆናል በጌታ አላህ ፍቃድ። አልአርበዑነ ነወዊያ ተጠናቀቀ ማለት ነው። ኡሱሉ ሰላሳ ጀመርን። ኪታቡ ተውሂድ ቀጠልን። አልአርበዑነ ነወዊያ ዛሬ በአላህ ፍቃድ ይጠናቀቃል የመጨረሻው ይሆናል ማለት ነው ኢንሻአላህ። ከረመዳን መግባት ጋር አብሮ መጠናቀቁ በጣም ጥሩ ነው። እሺ አዑዙ ቢላሂ ሚነ ሸይጣን ረጂም ብስሚላሂ ራህማን ራሂም። الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الحديث 39 حديث عن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال: إن الله تجاوز لي أن أمتي الله كان أمت لي ألفني إكرالا لي الخطأ والنسيان صهتة النامر ساعة وما استكره عليه برس لا يتجدد. حديث حسن رواه ابن ماجه والبيهقي في السنن. ያው ይሄ ሀዲስ ላይ ከሰነድ አንጻር ሀዲሱ ደካማ ነው ብለዋል የሀዲስ ሊቃውንቶች። በውስጡ የታቀፈው መልእክት ግን በሌላ ሀዲሶች የሚደጋገፍ በመሆኑ ወደ ሰሂህ ደረጃ ይሄዳል ማለት ነው። እና አብደላህ ብን አባስ ረዲየላሁ ዐንሁማ አስተላለፉት ተብሎ በተነገረን በዚህ ሀዲስ ላይ ነቢያችን ዐለይሂ ሰላቱ ወሰላም ምንድን ነው ያሉት? ኢነ አላህ ተጃወዘ፣ አላህ በይቅርታ አለፈ ማለት ነው። በይቅርታ አለፈልኝ። አን ኡመቲ ከኔ ኡመቶች ላይ አላህ በይቅርታ አልፏል። አንደኛ አልኸጣ በስህተት የተሰራ ነገር ነው። አንድ ሰው አውቆ ሆን ብሎ አስቦ ሳይሆን በስተት ባደረገው ነገር ላይ ቀጥታ በቅጣት እንዳይያዝ አላህ ከኔ ኡመት አለፈ። ወንሲያን እንደዚሁም መርሳት በመርሳት የተገበረ ነገር ወመስቱክሪሁ የተገደዱበትንም ከመርጫቸው ውጪ በሆነ መልኩ አለይ በሱ ላይ ከፈቃዳቸው ውጪ እንዲሰሩት በተገደዱበት በእነዚህ ሶስት ነገሮች ላይ አላህ ይቅር አለኝ ነው ያሉት ነብያችን አለይሂ ሰላቱ ወሰላም። ሱራቱ አልበቀራ ቁጥር 286 ላይ የመጨረሻው አንቀጽ መዝጊያው ላይ ربنا لا تؤاخذنا ان نسينا او اخطأنا ጌታችን አላህ ወይ ረስተን ወይንም ተሳስተን በመንሰራው ነገር በቅጣት አትያዘን አትሰባ አትተሳሰበን ብለን ነው ምንለምነው። በሌላም አያት ወለይሰ አለይኩም ጁናሁም فيما اخطأتم به በተሳሳታችሁበት ነገር ላይ ምንም ኃጢአት የለባችሁም ወላኪና ተዓመደት ቁሉብኩም ልቦቻችሁ አስቦና ወስኖ በሰራው ነው ይላል። ግዳጅ የሚለው ነገርም በሌላ የቁርአን አንቀጽ ላይ እንደተነሳልን በሱረቱ ነህል ምዕራፍ 16 ቁጥር 106 ላይ ማን ከፈረ ቢላሂ ሚን ባዕድ ኢማኒሂ ከእምነቱ በኋላ የካደ ሰው ኢላ መን ኡክሪህ የተገደደ ሰው ብቻ ሲቀር ወቀልቡሁ ሙጥመኢኑ ቢልኢማን ይሄም የተገደደው ሰው ልቡ በእምነት የተረጋጋ ሆኖ የኩፍር ንግግርን እንዲናገር ወይ እንዲሰራ የተገደደ ሰው ብቻ ሲቀር ከእምነት በኋላ የካደ ሰው እሳት መቀመጫው ነች ብሎ ጌታችን አላህ ሲናገር የተገደደ አካል ነፃ እንደሚሆን ያሳየናል ማለት ነው። እና እነዚህ ሶስት ነገሮች ይሄ ኡመት የተነሳለትና አላህ ዘንድ ተጠያቂ የማይሆንበት ነው የሐዲሱ አጠቃላይ መልእክት። ከዚህ ሐዲስ ምንድነው የተማርነው? አንደኛ የአምላካችን የአላህ የራህመቱን ስፋት ለተረዳን ለባሮቹ ያለው እዝነትና ረህራህ የራህመቱን የቸርነቱን ስፋት አይተናል። حيث رفع عنهم الاثم اذا صدرت منهم المعصيه على هذه الوجوه الثلاث አመص በእነዚህ ሶስት መንገዶች በአንደኛው እንኳን ከተከሰተ አላህ በይቅርታ ማለፉን سنረዳ ረስተን በሰራነው ተሳስተን በተገበርነው ተገደን በፈጸምነው ነገር ሁሉ ተጠያቂ አይደላችሁም መባላችን የጌታችን የአምላካችን የአላህን እዝነትና ረህራሄ ለባሮቹ ያለውን ቸርነት የሚያሳይ ነው ማለት ነው። ይሄን ተመርተ አንደኛ ሰምራናል ቁጥር 106 ላይ። ሌላው ሁለተኛ ምንድነው የምናገኘው? በዒባዳና ከዒባዳ ውጪ ያሉ በእስላም ክልክል የተደረጉ ነገሮች ሁሉ በጠቅላላ አንድ ሰው جاهል ሆኖ ባለማወቅ ወይም ረስቶ ባለማስተዋስ ወይም ተገዶ ባለመምረጥ የሚያደርጋቸው ነገሮች ከሆኑ ግዳጅ የለበትም ማለት ነው፣ ወንጀል የለበትም። በዒባዳና ሙዓመላ በሆኑ ነገሮች በጅህልና በረመዳን ቀን ላይ በላ ሰውየው ረስቶ አይደለም የበላው ረስቶ አይደለም። በርግጥ እንደዚህ አይነት ጅህልና አለ ወይ የሚባል ነገር እኔ እንጃ በዚህ ዘመን መኖር አለመኖሩን። አላ ኩሊ ሐል ህኩሙን ምን እንላለን? ሰውየው በረመዳን ቀን ላይ አውቆ ነው የበላው ረስቶ አይደለም። ሲበላ ያውቃል ጾመኛም እንደሆነ። ነገር ግን መብላት ጾም እንደሚያጠፋ የማያውቅ ከሆነስ? መብላት ቀልባችሁ ከኔ ጋር ይሁን ሌሎችም ተዋቸውና እማያውቅ ከሆነ አለማወቁ ዑዝር ያሰጠዋል ነው። ወይ ደግሞ ረስቶ በላ በመርሳቱና በረስቶ በመብላቱ አሁንም ጾሙን አያበላሽም። ወይም ደግሞ ተገዶ በላ ተገዶ በበላውም ነገር ጾሙ አልተመላሸም ነው። እና ይህንን ያሳየናል። ይሄ ሁሉ ግን ከአላህ ሐቅ ጋር የሚገናኝ ሲሆን ነው። አማ ሐቁ ለአደሚ ፈላ ዩዕፋ አንሁ ሚን ሐይሱ ዶማን። ከሰው ሐቅ ጋር በሚገናኝ መልኩ ግን ለሰውየው ዋስትና ሲባል ምንም አይነት ይቅርታ አይደረግለትም። ከፈለገ ባለቤቱ አፉ ይበለው እንጂ ያንቺን ብር ከበላሁኝ በኋላ የሰው ብር መብላት ሐራም ነበር ብል መሆኑን አላውቅም ነበር ብል አይሰራም። መመለስ አለብኝ ብሩ። ይሄ በአላህ ሐቅ በአላህ ሸሪዓ ውስጥ ከአላህ ሐቅ ጋራ የሚገናኝ መሆን አለበት ነው። እና እዚህ ላይ ምሳሌ ይሰጣሉ ሸህ ሙሐመድ ቢን ሷሊህ አልዑሰይሚን። እስቲ ይሄን ምሳሌ እንከታተል። رجل تكلم في الصلاة يظن ان هذا الكلام جائز. ሰው የው ሶላት ላይ ያለ ተናገረ። አይገጥማችሁም ሶላት ውስጥ ሆኖ የሚናገር ሰው? ነገር ግን እሱ መናገር ሶላት ውስጥ ይበቃል ብሎ ነበር የሚያስብ የነበረው። ሶላቱ ትሉ ሶላቱ እንደዚህ አይነቱ ሰው ሶላቱ አይበላሽም። لانه جاهل مخطئ አያውቅም ደግሞም ተሳስቷል። ارتكب الاثم عن غير قصد አስቦ ሳይሆን ሳያስቦ የፈጸመው ጥፋት ነው። ስለዚህ ይሄ ሰው ሶላቱ ተበላሸ አንልም። وهذا فيه نص خاص هنا بتملكت عند دليل عندنا أن معاوية بن الحكم رضي الله عنه دخل مع النبي صلى الله عليه وسلم في الصلاة. معاوية بن الحكم نبياتنا عليه الصلاة والسلام يسجد ويالا قباصهم صلاة الحرمة فسمع عاطسا عطس فحمد الله. عندنا صحابة أصنع تسنى الحمد لله سلسلوا. فقال له معاوية رضي الله عنه يرحمك الله. ሙዓውያ ኢብኑ አልሐከም ምን አለው? የረሐሙከ አላህ አለ። ሶላት ላይ ሆኖ ፈረማሁ الناስ ቢአብሳሪሂም ሰዎች ሁሉ በአይናቸው ወቀሱት። የቁጣ መልከታ ማለት ነው በአይን። ፈጀዓሉ የድሪቡነ ዐላ አፍኻዚሂም ታፋቸው አካባቢ ላይ እጃቸውን መታ መታ ማድረግ ጀመሩ። ያኒ ዝም በል አይነት ነገር ነው። እሱም ዝም አለ። ሶላቱ እንዳለቀ ነብያችን አለይሂ ሰላቱ ወሰላም በሙእሚኖች አዛኝና ሩህሩህ የነበሩት እና ብለው ጠሩትና ከዛም እሱም ቢአቢ ሁወ ወኡሚ ማ ረአይቱ ሙዓሊመን አሕሰነ ተዕሊመን ሚንሁ ይላል። አባቴም እናቴም ፊዳ ይሆንላቸው እንደሳቸው አይነት የአማራ አስተምህሮ ቢሰጥ ሰው አይቻለውቅም። እናንተ እንደሆናችሁት አልሰደቡኝም፣ ጥላቻ ባህሪንም አላሳዩኝም፣ አልመቱኝም። ወኢነማ ቃል እሳቸው ያሉኝ አለ ጠሩኝና ኢነ ሀዚህ ሶላቱ ላ ዩስሊሑ ፊሃ ሸይኡን ሚን ከላሚ ናስ። ይሄ ሶላት የሰዎች ንግግር አይመቻትም፣ በውስጧ አይበጃትም፣ አብሯት አይሄድም። ኢነማ ሂየ ተክቢሩ ወተስቢሑ ወቂራአቱ ልቁርአን አላሁ አክበር ሱብሓነላህ ማለት ቁርአን መቅራት እንጂ የሰው ንግግር ከእሷ ጋር አብሮ አይሄድም ብለው ነው ያስተማሩኝ ብሎ ተናገረ። አሁን እዚህ ላይ ማስረጃችን ምንድን ነው? ሰሓባውን ጠርተው ሰላትህን መልስ ይርሐሙከ አላህ ብለህ ተናግረሃል አላሉትም፣ አስተማሩት ስላላወቀ። ስለዚህ አለማወቁ ዑዝር ሊሆነው እንደሚችል ከዚህ ተረዳን ማለት ነው። مثال اخر الى انه ولتنيا مثال رجل يصلي يسجد له ام ايمن صلاه لا هنا يسجدت له ويم ايمن نو نبل ايمن قوم يسجد له فاستاذن عليه رجل اي قرع الباب የአይመን ጓደኛ በር ላይ መጣና አይመን ልግባ ብሎ በር አንኳኳ። فقال تفضل ግባ እንጂ አለው ሰላት ላይ እያለ نسي انه في صلاه صلاه استمهون ورسول صلاه لا يمون ورستو تفضلنا جبالو ايهم سو صلاته اي بلاشبت مكنياتهم رستوال اوقو ادلم يتناغرو يرسام سو نصا يوطال معناتنو لازم الرجات يشارالو እና ከዚህ ኡመት ላይ እነዚህ ሶስት ነጥቦች መነሳታቸው አላህ ለኡማው ያለውን ረህመት ያሳያል። እሺ ቀጣዩን ሐዲስ እንነግራው الحديث ال40 አርባኛ ሐዲስ عن ابن عمر رضي الله عنهما قال يا عبد الله ابن عمر يا عمر بن الخطاب رضي الله عنهما عندها اخذ رسول الله صلى الله عليه وسلم بمنكبي نبينا عليه الصلاه والسلام تكشين يازني يا الله بركتنيا ከሸይን ያዙኝና ፈቃድ እንደዚህ አሉኝ ኩን ፊ ዱንያ በዱንያ ላይ ሆናሉ ዱንያ ላይ ስትኖር ሁን ማለት ነው ምንድነው መጥቶ ነው ከአንከ غریب ልክ እንደ እንግዳ ሁን እንግዳ ያረፈበት ቤት ላይ ተረጋግቶ የሚቀመጠው ከአንድ ቀን ከሁለት ቀን በኋላ አለቀዋለሁ አይደል የሚለው ዱንያ ላይ ስትኖር እንደ እንግዳ ሆነህ ነው ነገ ለትሞት እንደምትችል አስብ አው ወይንም አቢሩ ሰቢል መንገድ አቋራጭ ሁን መንገድ አቋራጭም ለተወሰነች ደቂቃ ሲደክመው መጋለቢያውን አቆሞ ዛፍ ስር ሄዶ ትንሽ ቁጭ ይልና ተነስቶ ነው አሁን የሚጓዘው ቤት አይሰራም እዛች ቦታ ላይ ዱንያ ላይ ስትኖር እንደ እንግዳ ወይም እንደ መንገድ አቋራጭ ሆነ ለቀሃት ሳታስበው ባላወከው ቀነ ቀጠሮ ለቀሃት እንደምትሄድ አስብ ይሄንን መከሩኝ አለ وكان ابن عمر رضي الله عنهما يقول ታዳ የሳቸው ተማሪ የነበረው ابن عمر ثم من ينبر اذا امسيت አላህ ፍቃዱ ሆኖ ካመሸህ አለ በአላህ ፍቃድ አምሽተህ ከሆነ ፈላ ተንተዚር አትጠባበቅ አስሰባህ ንጋትን አትጠባበቅ ካመሸህ አነጋለሁ አትበል ባለሙሉ ተስፋ ነገ መጣሁ በቃ ብለህ አርግጠኛ ትሁን ወኢዛ አስባህተ አላህ ፍቃዱ ሆኖ ደግሞ ካነጋ በሰላም ካደርክ ደግሞ فلا تنتظر المساء امشالو بلا قانون ولالو بلا اتطبق بالمولو تصفاتهم ستامش لالا نغا تشلالو زاري لموت تشلالو ستانغا قانون ويه لالا مش تشلالو بمحل لموت تشلالو يالك ماسبالن وخذ ياز من صحتك كطيننته لا ياز كوديو لمچه لمرضك ለበሽታህ ጊዜ የሚሆነህን ኮዲሁ ያዝ ومن حياتك كهيوت ላይ ደሞ ያዛ ሆነም ለመቼ የሚሆን لموتك ለሞትህ የሚያገለግልህን عبد الله بن عمر رضي الله عنهما يتناجوا اذا امسيت فلا تنتظر الصباح والمعنى بمشه ጊዜ ንጋትን አትጠብቅ ማለት اعمل العمل قبل ان تصبح ከማንጋት በፊት መልካም ስራን ስራ ማለት ነው አትጠባበቅ ማለት ነው ፈላ ተንተዚር እናም ከማንጋት በፊት ስራን ስራ ማለት ነው ወላ ተቁል غدن افعله ይሄን ስራ ነገ ሰራዋለሁ ብለህ ለነገ አታሳድረው ማለት ነው ኢባዳ ነው መልካም ተግባር ነው መስራት ይጠበቅብሃል በቃ ዛሬ ሳይሆን ነገ ነው መስራዋት ብለህ አው ዱ ዩ ኖ ነገ መኖርህን በመናወቅ ስለዚህም ዛሬ ካመሸን ማንጋትን አትጠባበቅ ሲል ፎሎ በለ ስራው ለነጋት በለው ማለት ነው ምክንያቱም ምንም የሚያውቀው ነገር የለም። እንደዛውም ስታነጋ አመሻለሁ ብለህ አትጠባበቅ፣ ቶሎ ስራው መስራት ያለብህ። ከዛ ሰዓት በፊት ልትሞት ትችላለህ። በዘመናችን ደግሞ እያየን አይደለም እንዴ? በዩቲዩብ ላይ ገብታችሁ ድንገተኛ ሞትን ብትመለከቱት መድረክ ላይ እየዘፈነ ይወድቃል። መግለጫ እያነበበ ሄዶ ባለስልጣን ነው ወይ ፓርላማ ላይ እያለ ወደ ጎን ይደፋል። እንደ ካሜራውኑ ማርክ ቢቢፎይ ጎላ ግብቶ ስቆይ ይሞታል። እንደዛኛው ሪስሊንግ ደግሞ ጓደኛውን ገልብጦ መሬት ከጣለው በኋላ እጁን አንስቶ ዋው እያለ ሳያውቆ መሬት ይወድቃል። እንደዚህ አይነት ነገር አለ። ስለዚህ ለመሞት እነዚህ ሁሉ ምክንያት ከሆኑ ባነጋህ ጊዜ አመሻለሁ አትበል። ባጭር ቋንቋ ማታ መትሰራውን ነገር ቶሎ ስራው። ቀጠሮ ትይዛለህ፣ ግን ሙቀየዱም ኢንሻአላህ ኢንሻአላህ ነው። አዊ ነገ እንገናኝ እሺ። ኢንሻአላህ እመጣለሁ ነው በቃ። እርግጠኛ ነኝ ነገ እመጣለሁ። ከነጎዳ የሚባል ነገር የለም። በኢንሻአላህ ነው። ግን ለአኺራ የሚሆን ስራን አታዘግየው፣ አታሳድረው፣ ቶሎ ስራ። ተውበት መግባት ከፈለክ ረመዳን ሲገባ አትበል ዛሬውኑ ተውበት ግባ። ረመዳን ሳይገባ አንተ ቀብር ብትገባስ? ምክንያቱም ዛሬ ለሊት ብትሞት ነገ ዙር ላይ ነው ቶሎ ተሰግዶብህ ማታውኑ ተራዊህ ሳትሰግድ ብትቀበረው። ስለዚህም ተውበት መግባት ካለበት ቶሎ ተውበት ይግባ። ይህንን ነው ያስተማሩን ሰሃቦቻችን፣ ታላላቅ ወንድሞቻችን ማለት ነው። ወኹዝ ሚን ሲሐቲከ ሊመረዲክ፣ ከጤንነትህ ላይ ደግሞ ለበሽታህ ያዝለት ተብለዋል። በጣም ጤናማና ጉልበታማ ፈርጣማ በሆንክበት ጊዜ በደንብ አድርገህ ዒባዳን ስራ። አቅምህ በደከመና በሽተኛ በሆንክ ጊዜ ያገለግልሃል። ዛሬ በዚህ በተሟላ ጤንነት በፈረጠመው ጉልበትህ ያልሰራኸው ዒባዳ ነገ ሲሸሽህ በሽታው ሲመጣብህ እንዴት ነው የምትፈጽመው? ከወዲሁ አከማቸው ነው። ልክ ገንዘብን ሰብስበ ነገ ይጠቅመኛል ብለህ እንደምታስበው ማለት ነው። ዑዝር ማቅረብ ስለማትችል ነገ ከወዲሁ ስራ በተሰጠህ ጤንነት። እንደዚሁም ወሚን ሐያቲከ ሊመውቲክ፣ ከህይወትህ ለሞትህ ሲባል በህይወት እያለህ የምትሰራው ስራ ከሞትክ በኋላ ለአንተም ይቀጥ ይጠቅመሃል፣ ወይም ደግሞ የማይቋረጥ ለማለት ነው። ለሞትህም ሲባል በህይወት እያለ ዘውታሪነት ያለውን ነገር ስራ። የቤተሰብ አካሎችን ወይም ጓደኞችህን አስተምረህ ከሆነ ዒልምን ሰጥተሃቸው ከሆነ አንተ ከሞትክ በኋላ እነሱ በዛ ዒልም ቢሰሩበት በዛ ዒልም ሌላውን ቢያስተምሩበት አንተ ሞተሃል፣ ግን ስራህ ያው ሆነ ማለት ነው። ዛሬ እኛ የምንቀራው ቁርአን ኡስታዞቻችን ያስቀሩን ነው። አባቶቻችን ሳይማሩ እኛን አስተምረዋል። ላባቸውን ወገባቸውን ሰብረው ላባቸውን አንጠፍጥፈው ፍራንክ እየከፈሉ ቁርአን ቤት ልከውን ወላጆቻችን አስቀርተውናል። ስለዚህ በእያንዳንዷ የምናደርገው እንቅስቃሴ ይጻፍላቸዋል ማለት ነው። ቋሚ ስራ ነው ያላቸው። አንተስ ምንድን ነው የምትሰራው? ምን እየሰራህ ነው? ከህይወትህ ለሞትህ የሚጠቅመህ ነገር ትሰራለህ ወይ? ዘውታሪነት ያለው ይህን ትምህርት ነው እንግዲህ ያስተማሩን። ከዚህ ሀዲስ ታዲያ ምን ተማርን ቢባል አተዝሂዱ ፊ ዱንያ፣ አንደኛ ዱንያ ላይ ብዙም ትኩረት አለመስጠት፣ ቸልተኝነትን ነው የምንማረው። የመኖሪያ ሀገር አድርገን መያዝ የለብንም። ኩን ፊ ዱንያ ከአነከ ገሪብ፣ እንደ እንግዳ ሁነህ ኑር። አው ዓቢር ሰቢል፣ ወይ መንገድ አቋራጭ እንደሆነው። እንግዳ ለተወሰነ ማረፊያ አንድ ቤት ላይ አንድ ቀን ሁለት ቀን ሶስት ቀን ሊቆይ ይችላል። መንገድ አቋራጭ ዛፍ ስር የተወሰነ ሰዓት ሊጠለል ይችላል። አንተም ዱንያ ላይ የተወሰነ ሀጃዎችህን ልታሟላላባት ብቻ ተጠቀምባት እንጂ የመጨረሻ ግብህ አድርገህ አትሽቀዳደም። ከወንድሞች ጋር አትገዳደንበት። ሰው ግን ከቤተሰብ ጋር ደም ይቀባባል። ለዱንያ ብሎ ወላጁን የሚገድል አለ፣ ወንድም እህቱን የሚገድል የሚጣላ አለ፣ በንብረት ውርስ ጉዳይ ላይ አደጋ የሚደራረስ አለ። ለአኼራ ግን ያን ያህል አይታገልም። ይህ ሁሉ ትግል ምንድን ነው? ለዱንያ ነው፣ ብር ለማግኘት። ያ ብር ከዛ ነገ አንተ እጅ ይሆናል አይሆንም። ጓደኞችህም አታለው ሊወስዱት ይችላሉ፣ ሊጠፋብህ፣ ልትሰረቅ ትችላለህ፣ ልትከስር ትችላለህ። ሰው ለዚህም ይጣላል፣ ጦርነት ይከፍታል ለዱንያ። የአኼራውን ይበጥሰዋል በዚህ ሰበብ። ስለዚህ ዱንያ ላይ ያለን አመለካከት ኢንሻአላህ ቀነስ ያለ መሆን አለበት። በቃኛ መንፈልገው ከዱንያ ጉሮሯችንን የሚዘጋልን በመግብ ሰውነታችንን በልብስ የሚሸፈንልን አካላችንን እናሳርፍበት የተወሰነች ቤት ካለን ያ በቂ ነው። አልহামዱሊላህ አፍታ ሞሽነን ዴታ ደጋሽ አላሙዲን መሆን የለብንም። አሁን ያለንም በራሱ በቂ ነው። ለምን ቤት አላጣንም? በረንዳ አላደር ልብስ አለን፣ መንበላው እንጠጣዋለን፣ መኪና ቤለከል የለንም። 11 ቁጥር አለን፣ በ11 ቁጥር እንሳፈራለን። አላህ አይወሰደብን። አስተማማኝ ብሪጅስቶን አይደል የሚባለው? ስለዚህ ከዚህ የበለጠ ሀብት አለ ወይ? እና ዱንያ ላይ በተወሰነ መልክ ነው መሆን ያለበት። በቃ የመጨረሻ ግባችን ዱንያ ይሁን። ሁሉ ጊዜ ለዱንያ፣ ሁሉ ጊዜ 1000 ዶላር ስታገኝ መቼ ነው ሁለት ማረገው? ወደ ሚሊዮን ታስባለህ። የሚሊዮን ባለቤት ስትሆን ስለ ቢሊዮን ትጨነቃለህ። ቢሊዮን ስትሆንም አትረካም። ትሪሊዮን ኳትሪሊዮን እያልክ ነው የምትሄደው። ቢል ጌት እንኳን አላረፈም። 76 ቢሊዮን ዶላር ኑሮት አሁን የሚጨነቀው ተመልሶ ማን ነው አንደኝነቱን የሚወስድብኝ ነው ጭንቀቱ እንጂ። ያ 76 ቢሊዮን ካሁን በኋላ ላለው እድሜ በቂ ነው። በቃ ይቅርብኝ። እስቲ እንደፈለኩ ይሄን ብር የትም ሀገር እየዞርኩኝ እየበላው እየጠጣው እንደፈለኩ እየተኛሁኝ ለኑሩበት እንኳን ብሎ ለራሃ አልተጠቀመበትም። አንተ ግን ኪስ ላይ 100 ዶላር ሲኖር ጓደኞችን ሁሉ ሰብስበ ዛሬ እኔ ነኝ ምሳ መጋብዛችሁ ነው የምትላቸው። እናም ዱንያን ስንጠቀምበት በተወሰነ መልኩ መሆን አለበት። ዋናው መልእክቱ ይሄ ነው። ሁለተኛ ህስኑ ተዕሊም ነብይ ሰለላሁ ዐለይሂ ወሰለም በضرب الامثال ነብያችን አለይሂ ሰላቱ ወሰለም ያስተምሯቸው ዘይቤ ያማራ አቀራረጻቸው ትምህርት አሰጣጣቸው ምን ያህል ውብ እንደሆነ እንረዳለን። ዱንያ ላይ ስትኖር አሉ ለዱንያ ያለን ቸልተኝነት በእንግዳና በመንገድ አቋራጭ መምሰላቸው እጅግ በጣም አስደሳች የሆነ ምሳሌ ነው። መንገድ አቋራጭ እንዴት ነው ሲባል ትንሽ ሲደክሞ ብቻ ዛፍ ላይ መጥቶ ነው የሚያርፈው። የተወሰነ ሰዓት ሸለብ ያደርገውና ተነስቶ ይሄዳል። አይዘወትርም። እንግዳም እንደዛው ነው ያረፈበት ቤት ላይ። ምሳሌ አሰጣጣቸው እጅግ ያማረ ነው። እሺ 41ኛ ሐዲስ الحديث الحادي والأربعون أربع عندنا حديث عن أبي محمد عبد الله بن عمرو بن العاص رضي الله عنهما قال قال رسول الله صلى الله عليه وسلم عبد الله بن عمرو بن العاص رضي الله عنهما باستلال لفوت حديث دقمو يا الله ملكتني عمنالو لا يؤمن احدكم كنانتاندچو علمنم ማለት ምን ማለት ነው? ካፊር ነው ማለት ሳይሆን ሙሉ የሆነ ኢማን አላገኘም። ኢማኑ አልተሟላም ለማለት ነው። علمنم አንደኛቹ ምን እስኪሆን ድረስ ነው ያላመነው? حتى يكون እስኪሆን ድረስ ሐዋ ስሜቱና ዝንባሌ ፍላጎቱ እስኪሆን ድረስ ምን እስኪሆን ድረስ ተባን ተከታይ እስኪሆን ድረስ ለነማን ነው ተከታይ የሚሆነው? ሊማ ጂቱ ቢህ እኔ ለመጣሁበት ነገር ተከታይ እስኪሆን ድረስ አላመነም። ያንድ ሰው ኢማኑ ካሚል ነው ኢማኑ ሙሉ ነው የሚባለው ነብያችን አለይሂ ሰላቱ ወሰለም የመጡበትን መንገድ ስሜቱን ተከታይ ካደረገ ነው። ይህንን ካረገ በርግጥም ኢማኑ ሞላ ነው። ስለዚህም ትክክለኛ ኢማን የምንፈልግ ከሆነ የተሟላ ኢማን እንዲኖረን የምንፈልግ ከሆነ ስሜታችንና ዝንባሌያችንን ረግጠን ለነብያችን አለይሂ ሰላቱ ወሰለም መንገድ እሳቸው ለመጡበት ለናስገዛ ግድ ይለናል። የእሳቸውን መንገድ ነው ስሜታችን መከተል ያለበት። ሊማ ጅቱ ለመጣሁበት ማለት ነው። ይሄ በሱ እኔ ለመጣሁበት አላማ ተከታይ ማድረግ አለበት። ስሜትና ዘነባሌዋን እሷ የምትፈልገውን ነገር ስሜቱ ያዘዘችውን ነገር አይደለም መፈጸም ያለበት። ለኔ ፍላጎት ነው፣ እኔ ለመጣሁበት አላማ ነው አስከታይ መሆን ያለበት። ይሄንን የሚያደርግ ከሆነ ሰውየው በርግጥም ኢማኑ ሙሉ ነው። ያን ካላረገ ጎዶሎ ኢማን ነው ያለው ማለት ነው። ጎዶሎ ኢማን ይኖረዋል። ስለዚህም እሳቸው ለመጡበት ለዲን አልኢስላም ሸሪዓ ነፍስያችንን ታዛዥ ማድረግ አለበት። እያንዳንዱ ህይወታችንን ስርዓታችንን በጠቅላላ በእሳቸው ህይወት መምራት፣ ስሜታችን የምትፈልገውን ትተን በምዕራቡ ዓለም ያለውን ፋሽን ትተን የእሳቸውን ሱና ልንከተል ይገባናል። ይሄን ያደረግን ጊዜ ኢማናችን ሞላ ይባላል። ኦኬ እንጨርሰው። የመጨረሻውን ሀዲስ ዘ ላስት የመጨረሻው ሀዲስ አልሐዲሱ ታኒ ወላርበዑ አርባ ሁለተኛ ሀዲስ عن أنس بن مالك رضي الله عنه قال أنس بن مالك رضي الله عنه باستلاله حديث سمعت رسول الله صلى الله عليه وسلم يقول يا الله ملكتنيا أنده سلو سمها الشوم قال الله تعالى جيتاتشن الله أنده هذا بحديث الكرسي مالك يبن آدم يا آدم لجهوي إنك أنت كوي لنا لقيتاتشن الله ما دعوتني بطرها انجزي إلا الزيقاء ما أفرش عيدا لجم شرط نج ما دعوتني كلم بطرها انجزي ورجوتني أنين بكجلك انجزي غفرت لك لن تيكر لها اللو على ما كان منك انت لا يلون كل ولا اغاني منم سايمسلي ماچم يهن ماچي انين بطرهنينا بكجلكين غزي غفرت لك لانت يقر لهالو على ما كان منك بانت لا يفلج نجر بينور ولا اغاني منم سايمسلي قد سايلني معناته የወንጀልህ ክብደት የኃጢአት ብዛት ተከምሮ የትም ቢደርስ ምንም ነገር ሳይመስለኝ ሳላስብበት በጉዳዩ ላይ እንዲሁ ይቅር ልሃለሁ። የብን አደም የአደም ልጅ ሆይ አንተ ባሪያዬ ሆይ ይላል አሁንም ጌታችን አላህ። ለው በለገት ብትደርስ ኖሮ ዙኑቡከ ወንጀሎችህ በጠቅላላ በስተው ቢደርሱ የት عنان السماء سماي طارا لاي كمدر تنستو وانجل تكمرو سماي طارا لاي بيدار سيلا كزاس كدمنا بلاي نو انجدي عنان كدرس بوحالا برغراوس كمغبات بفيت نبرنا وقتو ثم استغفرتني كزام مارين بله مهرتن طيقكني እኔም ወፈርቱ ለ ሁሉንም ምረህ ነበር። ያ ከደመናዎች አልፎ ወደ ሰማይ የወጣውን ያን ሁሉ የተከመረውን ኃጢያትህን ባንዴ ሰርዝልህ ነበር ብትጠይቀኝ። የብነ አደም አንተ የአደም ልጅ ሆይ አላሁን ባሪያዬ ሆይ እነከ አንተ ለው አተይተኒ እኔ ዘንድ ብትመጣ ነገ የቂያም ቀን እኔ ዘንድ ብትመጣ بقراب الأرض مدرن متمولا ويم لمملات يتقربت مالتنا خطايا خطياتن يزهبت متى مدرن متمولا ويم مدرن لمملات يتقربت خطياتن يزهن يزند بتمتى ثم لقيتني كزام بتتجنانين لا تشركوا بي شيئا بنيجن عندكم نجر ستقرى በሌሎች ወንጀሎች ከሆነ የተገናኘኝ ለአተይቱከ እኔም መጣህ ነበር አንተ ዘንድ ቢቁራ ቢሃ መግፊራ የሰራሃቸውን ወንጀል የሚሞላ ምህረትን ይዤ ነበር መጣው አለ ጌታችን አላህ رواه الترمذي وقال حديث حسن صحيح سبحان رب ነውብ ያሳዘነኛል ያልሽው ሐዲሱ ሐዲሱ ምን ያሳዘነሻል والله اجيك بطام دس كميلني حديث عنده ايه نو تصفى سچي حديث نو تصفى اسقرتم شيطان كن بغون متو اندن زناغام دمو ليتكلمبت يچلا ابشر چگر يلوم تمار الله بلو ليازناغان يچلا نجر كن اجيك بطام تصفى كميساتوت كمياسدستو حديثوچ متاكل اندنيون نو اننيو ايه نو እጅግ በጣም የሚያስደስት የጌታችንን የአላህን ረህመት ስፋት የሚገልጽ አላህም እንዲህ ብሎ ካናገራቸው ባሪያዎቹ ያደርገን እኛም እዛ ውስጥ እንካተት። እደግመዋለሁ ይሄንን ሐዲስ አንአነس ابن مالك رضي الله عنه قال سمعت رسول الله صلى الله عليه وسلم يقول قال الله تعالى يا ابن آدم إنك ما دعوتني ورجوتني غفرت لك على ما كان منك ولا أبالي يا ابن آدم لو بلغت ذنوبك عنان السماء ثم استغفرتني غفرت لك يا ابن آدم يا ابن آدم إنك لو آتيتني بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة يا ابن آدم الى الجيتاچن الله انت يا آدم لج هوي يعني باريا يهونك يا اباته يا آدم لج هوي انك انت كويل ما دعوتني انين ماچم بطراهين غزي ورجوتني بكجلكنيم غزي يا ربي مارني بلا ستطراي كنيم رحمتين تصفى درغه ستكجل غفرت لك يزاني امرها اللو على ما كان منك كانت زندي اللو من المأكل بنور انكوا امرها اللو استيتن نشنج ويس من يهل نشبيه يهاتيات بذاتهن سالك وطرب به انت زندي اللو من المهن من بترهن ينا تصفى باركين قزي امرها اللو سمرهم ولا أبالي من المعي مسلين من مالهم ምንም አይመስለኝም አይከብደኝ የብነ አደም አሁንም ስማኝ አንተ የአደም ልጅ ሆይ አንተ የኔ መልካም ባሪያ ሆይ ለው በለغت ذنوبك ذنوبك ወንጀሎችህ ብትدرس ይላል በስተውና ተከምረው ተከምረው ቢدرسوا عنان السماء ላይ ያሉ የሰማይ ዳመናዎችን አልፈው ቢወጡ ወይም የሰማይ ጣራ ቢدرسوا ثم استغفرتني اجل لدرسكمنا طارموت كمغباته بفيت نبرنا غزيو ثم استغفرتني كذا ما رني بلا بتطيقني ايهن كله وانجل سسرا كرمه ايهن اهل وانجل تكمرو سيابقا اهو نو دي ما رني متلني كيت يمطى هارادانه بيجي سايكون مملسه غفرت لك كلنا منره نبر يقر له نبر يا ابن آدم أنت يا آدم لجهوري لو آتيتني بتمتعالة بتقنعني نقيك يامكن بتمتعني زند بقراب الأرض خطايا مدرن لما ملات يتقربج حطيات سرت ويم مدرن يمي ملات فات أدرقه مالتنا أني زند بتمتع مدرن لما ملات يتقربه حطيات سرت أني زند بتمتع نقرقن يه مدرن لما ملات كتقربوت يحطيات كمتشتوش وست لا تش ثم لقيتني كذب بتجنانين لا تشركوا يما تجرى هنا بي بني شيئا عندكم نجر شرك لللبت مالتنا ستا جرى بتوحيده يصنع هنا كذي عقيده وتشجن بليرو خطيات تزفك مدر لممرات يتقرب خطيات هنا بتمطا انيم لا اتيتك ودان تمطا نبر بقرابها مغفرة يسرهون هاتيات يمي مولا مهرة نجي امتعنا ببر من فوائد هذا الحديث كذي حديث من نوس دو تكم من لنو يمن مارو يمن ناقن يوكم نقر عندنا شرف بني آدم يا آدم لجوج كبرن النمارا يداتنا الله سيانا قراتشو يا ابن آدم أنت يا آدم رجهو يالا يترانا يهم عندن يو شرفنا ولا شك أن بني آدم فضلوا على كثير ممن خلقهم الله تعالى الله كفترات وفترات ببزوت شلاي الله بالشان سدتو تعالى مالتنا يا آدم النج بقرآن لهم سورة الإسراء لين تتناقروا ولقد كرمنا بني آدم يا آدم اللي جوش برقتم ما كبرنا اتشو قليلا وفطورا بلنتنا اتشو اندالو كبر اندال لن يسايال قلتن يا أن كلمة ابن أو بني أو ما أشبه ذلك إذا أضفت إلى القبيلة أو إلى الأمة تشمل الذكور والإناث ودا عند قوسى ويم ودا عند هزب ابن ويم بني لجنا لجو تشميلو كتتقى وندنم سيتنم ياكاتتال ميلو نقرمان غير النص دالن يا آدم لجو ينيالو يا آدم لجت هو يالالن بلن سيتنا يملكتم ما نلم من قزم ودا عند هزب ويم ودا عند قوانقوا ودا عند قوسا كتتقى من قزم وندم سيتي كاتتال يقراجي لجو تشوي بل وندم سيتي قبال يأتوبيا لجوة شويبل كلهم يكاتتا علم عالتنا سلزي يهننا من دن الرداء يا ابن آدم نيالو يا بنت آدم العالم تبرو سيتوچن اندالنا قيلنا يهننا بزاو النمار اللينا سوستنيا أنه من دع الله ورجاه فإن الله تعالى يغفر له الله يلمنا دقمهم تصفى يا درقسو الله يكرن دمي لو كهديسوا قيّن ما دعوتني ورجوتني بطرهن ينا تصفى باركين قذي اللهن مارن بلن سن لمن تصفى مقورتنا للم اندمي مرنن تصفى يا درقن نو يهنن كادرقن اللهن دمي مرو كهديسوا تناقر تردان سلزهم أنه لا بد مع الدعاء من رجاء كدعا قرى الرجاء قدنو استي الله كلمني ما انه الله كسمني الله يكر كالين لطيقو ميبال نجر يلم تصفى لي نوره يغبال يمرنيال جيتاي بلا بس لاي تصفى درك جيتا هلاي تصفى على درك ما لاي نو لرمضان انكو عفو بلوي ستل عفو يلنيال بلا هرل دي وندمنا هاتوچ لاي تصفى درك مايك متيزو مچم ماي چكنو رمضان درسوال سلازي عفو بلوي يتلال تادا انديت جيتا هلاي تصفى ينورهم جدتا تصفى لنور يقبل إهن كحديثو تمار نمالتنا نا يانتا هاتيات مبزات ليلو دمو يتمارنو جيتاهن منم من دم يشكرون ولا أبالي بلوان منم ساي مسلي يانتا هاتيات مبزات عملاكه يكر للشي ما يزوم ويم امي كبدو إلا ما چم اللا درقي يكبدن ينو يميل عملاكا يدل يا حطيات بذات يتنم يحل يتكمر بهون امر الله يني رحمت كانت حطيات يبزال بلو تصفى يمسد جيتان ሌላው በተጨማሪ ከሐዲሱ ምንማረው አን አላህ ተዓላ ይግፊሩ ዙኑበ ጀሚዓ አላህ ኃጢያትን በጠቅላላ የሚምር ጌታ ነው መህማ አዙመት ምንም ከፍ ቢል የቱንም ያህል ቢበዛ ለማን ለው በለገት ዙኑበከ አናነ ሰማእን ያረው ከመሬት ተከምሮ ተከምሮ ደመናዎችን አልፎ ወደ ላይ የሚወጣ ወንጀል ነው ያለው እነዛ ደረጃ እስኪደርስ ድረስ ካለ ثم استغفرتني كذا مارين بلا بتنيكي غفرت لك امرها لو سيل الله عطياتن بتقلالا يمرا لهن تردان ولكن الى الشخو الزلين نقردن هل الاستغفار مجرد قول الانسان اللهم اغفر لي او استغفر الله استغفار مالتقن مهرتك الله متأيك مالا ترقمو سويو በቃ ይሄን ቃል ብቻ መናገሩ ነው اللهم اغفر لي وهم استغفر الله ማለቱ ነው الجواب لا አይደለም ይላሉ ሸኹ لا بد من فعل اسباب المغفره ምህረትን ሊያስገኝ የሚችሉ የመغفራ ምክንያቶችንም መስራት ግድ ነው አሉ والا كان دعاؤه كالاستهزاء قالوناما لمناو براسه ما لاغطم ሊሆን ይችላል ማለት ነው مثالي كما لو قال الانسان اللهم ارزقني ذريه طيبه عند سوم ميلال يا ربي طرو يونه زرن وفقني لجوچن ستني لال نغرغن اياغبام اياغبام تدار اي مسرتم يا ربي لجن ستني لال بيان سببون لما دارس ميست يفلقوا اياغبام اندذا اينت سواله توبه السزي متالاي مغفران منفلك كهونا ከመغفራችን ጋራ በተጨማሪ ልናሟላቸው የሚገቡአሉ እዚህ ላይ ያወሳቸው አምስት ሸርጥ አለው ይላሉ ተውበትን አንደኛው ኢኽላስ ነው የሚሉት ኢስቲግፋር በመናደርግበት ጊዜ ከልባችን በኢኽላስ መሆን አለበት ሁለተኛ ለሰራነው ስራ ነደም መጸጸት መቻል አለብን ኢስቲግፋር በመታበዛ ጊዜ አስተግፍሩላህ اللهم اغفر لي ستن ተጸጸተ መሆን አለበት ሶስተኛው ደግሞ ኢቅላዕ ድርጊቱን አቁመህ መሆን አለበት እየሰራህ አይደለም አስተግፍሩላህ የምትለው አቁመህ ነው አራተኛ ደግሞ አዝም ቆራጥነት ካሁን በኋላ ለመለስበትም ብለህ ውሳኔ መወሰን አለበት ተውበት በመትገባበት ጊዜ ማለት ነው አምስተኛ ተውበት ተቀባይነት ባለበት ሰዓት መሆኑ ይላል ተውበት ተቀባይነት ባለው ሰዓት ሊሆን ይገባል ተውበት ተቀባይነት የሌለው ሰዓት ላይ ተውበት ብትገባ ላንተ አይጠቅምህም ያ ማለት ምን ማለት ነው ገርገራ ውስጥ ስትገባ ማለት ነው ገርገራ ላይ ከገባ ተውበት አይጠቅምህም ወይም ደግሞ ፀሐይ ከመዕራብ ከወጣች በኋላ ከዚህ በፊት ያላመኑ ሰዎች አሁን ተውበት ቢያደርጉ የፀሐይን ከመዕራብ መውጣት ብቅ ማለቷን ቢያዩ አሁን አመነን ቢሉ አይሰራም ትልቁን ምልክት ስላለኝ አላኩል ሐል ሁላችንም ለተውበት መቸኮል አለብን ጌታችን አምላካችን አላህ ይሄን ያህል ማህሪ ጌታ ሆኖ ሳለ ለተውበት መቸኮል ያስፈልገው ግን ለምንድን ነው ቢባል አንድ ግልጽ የሆነ ምላሽ ስላለ ነው አዎ አላህ ማህሪ ነው ያንተ ያንድ ሰው ወንጀል ሳይሆን እዚህ ላይ ምሳሌ አድርጎ ያቀረበው ዓለም ላይ ያለ 7 ቢሊዮን ህዝብ በጠቅላላ ልክ እንዳንተ ተመሳሳይ ወንጀል ሰርቶ እያንዳንዱ ሰው በነፍስ ወከፍ ሰማይ ጣራ የሚደርስ ወንጀል ቢሰራም የዓለምን ህዝብ የመማር አቅም ያለው ጌታ ነው ምህረቱ ከዛም በላይ ነው ግን ቶሎ ብለን ተውበት እናድርግ ኢስቲግፋር እናብዛ እንቸኩል የተባለው ወንጀላችን በስቶ መጨረሻ ላይ ከአላህ ምህረት ይበልጥና ምህረት ሳናገኝ እንሞታለን የሚል ስጋት ፈጥሮ አይደለም ለተውበት ትልቁ መቸኮል ያስፈልገበት ምክንያት ኑሯችን በዋስትና ስላልሆነ ነው የምንኖረው በተስፋ ነው አታውቅም ተውበት ሳታደርግ ልትሞት ትችላለህ እቅድና ፕሮግራም ነበረኝ ተውበት ለማድረግ ማለት ተውበት አይሆንልህም ላንተ ዛሬ ወጣት ነኝ ማለት አንተ እስክታረጅ ትኖራለህ ማለት አይደለም ስለዚህ ከወዲሁ አላህን መጠየቅ ነው ብትሞትስ መጸጸት ነው ያ ረቢ መልሰኝ ተውበት ላድርግ የሚባል የለም ሰው ከተውበት መቸኮል ቶሎ ብሎ ተውበት ማድረግ ያለበት ዋናው አላማው አታውቅም ነው አንደኛው ዋናው ምክንያት ይሄ ነው ሁለተኛስ ወንጀል በበዛ ቁጥር ቀልባችን ይጠቁርና ደርቆ ተውበት ራሱ ተውበት መስሎ ማይታየን ደረጃ ላይ እንደርሳለን። ዛሬ ምናልባት ጀሃነም ሲነሳ ትንሽ እንኳን ደንገጥ የምንል ሰዎች ከሆነን የአላህ ረህመት አለ ማለት ነው በተወሰነ መልኩ። ከጊዜ በኋላ ግን ያደገድግና በልባችን ላይ ወንጀል ራሱ ወንጀል መስሎ ማይታየን ጊዜ ይኖራል። የዛኔ ተውበት ግባ ማለት ላንተ ምንም ላይመስል ይችላል። ለዚህም ነው በጊዜ ተውበት የሚያስፈልገው። ራሳችንን በየጊዜው አፕዴት እናደርግ የሚባለው ያ ነው አላማው እንጂ የአላህ ረህመት የተገደበ ስለሆነ አይደለም። እስኪ ዛሬ በቀላል የምናያቸውን አንዳንድ ቃላቶች እንመልከት። ከተወሰነ አመታት በፊት እኮ በጣም የምንጠነቀቅለት ነበር። ዛሬ ሰነፍ የሆንባቸውን ነገሮች ከተወሰነ አመታት በፊት እንዴት ጠንካሮች የነበርንበት ጉዳይ ነው። ዛሬ ሰነፍንና ብዙም ጉዳይ አንሰጠው። ተመልከቱ እንግዲህ ምንድነው ሲባል ያቋም መውረድ ነው። ስለዚህ እንደዚህ አሁንም ወንጀል እየጨመረ እያደገደገ ሲሄድ ቀልባችን እየጠቆረ ይደርቅና መጨረሻ ላይ ተውበቱ ራሱ ተራራ መውጣት ይመስለናል። ተውበት መግባት ማለት እንደዛሬው አላህ አግርቶልን ከሆነ እጅ ማንሳት ማለት በጣም ከባድ ይሆናል። ለዚህ ነው ቶሎ ብለን ተውበትን እንግባ ምንባለው። አንድ ሳናውቅ ልንሞት እንችላለን። ሁለት ወንጀል ራሱ ከተውበት ሊጋርደን ይችላል። አላህ ይጠብቀን። ሌላው ደግሞ እዚሁ ላይ ምንድነው የምንረዳው ሲባል የላኢላሃ ኢላላህን ክብርና ደረጃ ተማ። ላኢላሃ ኢላላህ በኢስላም ውስጥ ያለው ክብርና ደረጃ ተውሂድ ወይም አቂዳ በአንድ ሙስሊም ልብ ውስጥ ምን ያህል ዋጋ እንደሚኖረው ከሐዲሱ ተረዳን። ምድርን ለመሙላት የተቃረበች ወንጀል ሰርተ ግን በእኔ ሳታሻርክ ሳታጋራ ከመጣ እኔም የሰራኸውን ወንጀል የሚሞላ ምህረት ይዤ መጣለው ሲል ጌታችን በተውሂዳችን በላኢላሃ ኢላላህ እምነት ምን ያህል ክብርና ደረጃ እንደሚገኝ ያሳያል። ስለዚህም ሽርክ የወንጀሎች ሁሉ ወንጀል የከፋ ኃጢአት ነው ማለት ነው። አላህ ሙሽሪክን ያለ ተውበት አይምረውም። ኢነላሃ ላ ይግፍሩ አን ይሽረከ ቢህ፣ አላህ በሱ ያጋራን ሰው በፍጹም አይምረውም ብሏል። በፍጹም ወይግፍሩ ማ ዱነ ዛሊክ፣ ከዛ ውጭ ያሉትን ከባኢረ ዙኑብ ወይም ሰጋኢር ትላልቅና ታናናሽ ኃጢአቶችን ይምራል። ሊመን የሻ ለሚሻው ይምራል። ያልሻለትን ደግሞ ቀጥቶት ይምረዋል፣ ይቀጣውና ይምረዋል። ለሻለት ግን ከመነሻውም ሳይቀጣው ይምረዋል። ነገር ግን በተውሂዱ ላይ የሚጸና ሰው ትልቅ ተስፋ አለው። ላኢላሃ ኢላላህ የሚለው እምነታችን ከቀልባችን ሊጠፋ ይገባል። ከአላህ በስተቀር ዒባዳን ለፍጡር አሳልፈን መስጠት የለብንም። መላእክትን ልናመልክ አይገባም። ነቢያትን፣ ጻድቃንን፣ ሰማዕታትን፣ ጉዑዛን አካላትን፣ የሞቱትን፣ በህይወት ያለንም አካል ማንኛውም ሊመለክ አይገባም። ኢላላሁ ዐዘ ወጀል። በሩቅ መፍራት ማንንም የለብንም። አላህን ካልሆነ በስተቀር ጠንቋይ አንፈራም። ጠንቋይን በሩቅ ይቆጣጠረናል፣ ያየናል ብለን አንፈራም። CIA እና ሞሳድ ወይም ደግሞ KGB እየተከታተሉኝ ነው ብሎ መፍራት የለም። ዘመናዊ የጣዖት አምልኮ በዚህ መልክ እየተቀየረ ነው። የትም ቦታ ስትሄድ እያንዳንዱ እንቅስቃሴህ በእነሱ ካሜራ እይታ ውስጥ ነው ያለው። ምን እንደምታደርግ ኪስ ውስጥ ገብተህ ራሱ የትኛውን ሳንቲም መርጠህ እንደምታወጣ ራሱ ያዩሃል ይላል። ቴረር ነው። ቴክኖሎጂውን 25% ያሳድጉትና ላንተ ደግሞ በሚዲያ 75% አድርገው ከፍ አድርገው ይነግሩሃል። ሲስተማቸው ምን እንደደረሰ ማለት ነው፣ የት እንደገቡ። ምንም ከነሱ ማምለጥ አይቻልም። በአሁኑ ሰዓት ያለህበት ቦታ ላይ ልትያዝ አትችልም እንጂ ማምለጥ የሚባል ነገር ግን አይታሰብም ይሉሃል። እንዲህ እያሉ ሰውን በፍርሃት ትርታብ ውስጥ በሩቁ እንዲፈራ አደረጉት። ስለዚህ ማንን በሩቁ ይፈራል? ሲአርዲዎችን በሩቅ ይፈራቸዋል። የስለላ አካላቶችን በሩቅ ይፈራል። እኔ እዚህ ቁጭ ብዬ እየተናገርኩኝ ከ200 እና ከ300 ኪሎ ሜትር በላይ ርቀት ላይ የሆነ ትልቅ መስሪያ ቤት፣ የደህንነቶች ፋብሪካ የነሱ መስራ ቤት ላይ ግን ሆኖ እኔን ያዩኝ ነው እየተከታተሉኝ ነው እንዴ አይነት ፍራት አለብኝ ረብ العالمين ስንደዚ ያየኛል ብዬ ትክክል አመኛለሁ ለምን አመጻዋለሁ ስለዚህም በغيب አላህን እንጂ ማንንም አንፈራም ቴክኖሎጂ በሰዎች ህይወት ውስጥ ምንም ያመጣው ለውጥ የለም ቴክኖሎጂ የሰው ልጅን አስተሳሰብና ስብዕናን በመቅረጽ ረገድ ምንም አላደረገም ይልቁኑ ወንጀል አስፋፋ እንጂ እነዚህ ባንድ ጎን መቆጣጣሪ ያሰራን ሲሉ ሌሎች ደግሞ ተደራጁና የተሰራውን ማፍረሻ አደረጉት ጭራሻውን ሶስተኛው ያለም ጦርነት ሳይበር ዋር ይመስላል መዘራረፍ ነው ይሄው አሁን በቅርቡ አሜሪካ እንዳወጣችው መግለጫ ማለት ነው የ4 ሚሊዮን የካምፓኒ ሰራተኞች አድራሻ ተዘረፈብኛል አለችም በቻይና አሁን ያለው ጦርነት ይሄ ነው ማለት ነው በቃ ሃከሮች እየተስፋፉ እየመጡ ያ ከቻይና ሆኖ የአሜሪካን የደህንነት አካል ወይ ሌላውን መረጃ ይሰርቃል ሃክ ያደርጋቸዋል አሜሪካ ከዛ ሆኖ የቻይናን የጃፓንን ስለዚህ ሳይበር ዋር ነው ያለው ከቻይና ሆኖ አሜሪካን መፍራት ትናንሽ ሃከሮችም አሉ ፌስቡክ ሃክም ያደርጉ አላ ኩሊ ሐል ተውሂዳችን ላይ ምንም ነገር ልንከት አይገባም ይሄ የተውሂድን ጥቅም ነው ወላ ኢላሃ ኢላላህ የጸና ሰው የመዳን እድሉ የሰፋ ነው አላህ እንግዲህ ከራህመቱ በራህመቱ የጀነት ሰው ይበለን እዚህ ላይ ለቁሙ ኡስታዝ አቡ ፈርሃንም ገባ እስከዛሬ በተማርናቸው ኪታቦች አላህ ተጠቃሚ ያድርገን ኡስታዝ አቡ ፈርሃን ወደ ማይክ እስኪመጣ ድረስ በኪታቡ ላይ ጥያቄ ያላችሁ ወንድምና እህቶች እጅ አውጥታችሁ መጠየቅ ትችላላችሁ إلياس رمضان خامس نبا الله فقد انت اگر قاضياچو نغنو بلول ياو يزي اگر السعوديين سلميكتل خامس نو بلول التايم چراقا